بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، أيها الإخوة والأخوات، فدرسنا اليوم يكون حول معرفة النبي صلى الله عليه وسلم. እህቶችና ወንድሞች፣ የዛሬው ትምህርታችን የሚሆነው ነቢዩን ዓለይሂ ሰላቱ ወሰላም ማወቅ በሚል ይሆናል ማለት ነው። ኪታቡ ኡሱሉ ሰላሳ ነው። በባለፈው ማል ኡሱሉ ሰላሳቱ ለቲ የጅቡ ዓለ ልኢንሳን ማዕሪፈቱሃ፣ በአንድ ሰው ላይ ሊያውቀው ግዴታ የሚሆንበት ሶስቱ መሰረታዊ ነጥብ ምንድን ነው በሚል የመጀመሪያው ማዕሪፈቱላሂ ሱብሓነሁ ወተዓላ፣ የመጀመሪያው አላሁ ሱብሓነሁ ወተዓላን ማወቅ ነው ስንል፣ የሁለተኛው ደግሞ ወማዕሪፈቱ ዲን ልእስላሚ፣ ዲን ልእስላምን ማወቅ ነው ብለን የሶስተኛው ላይ ነበር የቆምነው ማለት ነው። እሱም ወማዕሪፈቱ ነቢይና ሙሐመድን ሰለላሁ ዐለይሂ ወሰለም፣ የአላህ ረህመትና ሰላም ይውረድባቸውና ነቢዩን ዓለይሂ ሰላቱ ወሰላም በማስረጃ ማወቅ ነው የሚለው ላይ ነበር የቆም ነው። እንግዲህ አላሁ ስብሓነሁ ወተዓላን ማወቅ ሲባል ምን ምን እንደሆነ ተምረናል። ያው የያዘውም ይዟል ማለት ነው፣ ያመለጠውም ደግሞ አላህ ያሳውቀው። ዲን ልእስላምም በምን እንደሚያዝ ከምን እንደሚከለክል ተምረናል። ነቢዩን ዓለይሂ ሰላቱ ወሰላም ማወቅ ሲባል እንዴት ነው ቢባል፣ ፈኢዛ ቂለ ለከ መን ረቡከ ፈቁል ረቢየ አላሁ አለዚ ረባኒ ወረባ ጀሚዐ አልዓለሚነ ቢኒዓሚሂ ብለን ስለ አላሁ ስብሓነሁ ወተዓላ ተምረን ነው እንትን ያልነው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም معرفة الإنسان نبيه محمد صلى الله عليه وسلم، نبي عليه الصلاة والسلام بمجبا مواك، نبي عليه الصلاة والسلام بمجبا مواك مبالو بدراسة حياة النبي صلى الله عليه وسلم، يا نبي يأتنين يهو التارك بممارنو اندزهم كعبادة من أين عبادة يادرقون اندنبرة ምን አይነት ጸባይ፣ ምን አይነት ባህሪያት እንደነበራቸው፣ እንደዚሁም አላሁ ሱብሓነሁ ወደ አላሁ ሱብሓነሁ ወተዓላ ሰዎችን እንዴት አድርገው ይጠሩ እንደነበረ፣ እንደዚሁም በአላህ መንገድ ላይ እንዴት ይታገሉ እንደነበረ፣ ወገይሪ ዛሊከ ሚን ጀዋኒቢ ሐያቲሂ ዓለይሂ ሰላቱ ወሰላም፣ ከዚህም ውጭ በነቢዩ ዓለይሂ ሰላቱ ወሰላም የህይወት ዙሪያ የተገለጹና የተፈጸሙ ነገራቶችን ማወቅ ይህ ነቢዩን ዓለይሂ ሰላቱ ወሰላም ማወቅ ይባላል። ስለዚህ ወሊሃዛ የንበጊ ሊኩል ኢንሳን ዩሪዱ አን የዝዳደ ማዕሪፈተን ቢነቢይህ ወኢማናን ብህ አን ዩጣሊዐ ሚን ሲራቲህ ማ ተየሰረ ፊ ሐርቢህ ወስልሚህ ወሽደትህ ወረኻኢህ ወጀሚዕ አሕዋሊህ። ነስአሉ ላህ ዐዘ ወጀል አን የጅዓለና ሚን አልሙተቢዒን ሊረሱሊህ ሰለ ላሁ ዐለይሂ ወሰለም ባጢናን ወዛሂራ ወአን የተወፋና ዐላ ዛሊከ እነሁ ወልዩሁ ወልቃዲሩ ዐለይህ። እያንዳንዱ ሰው የነቢዩን ዓለይሂ ሰላቱ ወሰላም የህይወት ታሪክ አቅሙ በፈቀደ ልክ መማር አለበት። በነቢዩ ያለው እውቀት እየጨመረ ይሄድለት ዘንድ ማለት ነው። በጦርነታቸውም ጊዜ፣ በሰላምም በሚኖሩ ጊዜ፣ የችግሩም ጊዜ፣ የምቾቱም ጊዜ፣ እንዲሁም በህመማቸውም በጤናማነታቸውም ነቢዩ ዓለይሂ ሰላቱ ወሰላም ባህሪያታቸው ምን ይመስል ነበር፣ ጀሚዕ አሕዋሊህ አጠቃላይ ሁኔታቸው ምን ይመስል ነበረ የሚለውን ማወቅ ግድለዋል ማለት ነው። አላሁ ስብሓነ ወተዓላን የነቢዩ ዓለይሂ ሰላቱ ወሰላም ተከታዮች እንዳደርገን በውስጥም በእምነታችን ማለት ነው፣ ወዛሂራን በተግባራችንም የነቢዩ ዓለይሂ ሰላቱ ወሰላም ተከታዮች እንዳደረገንና እንዲሁም ነቢዩን በመከተል ላይ እንዳለን አላሁ ስብሓነ ወተዓላ ሞትን እንዲወፍቀን አላህን እንማጸናለን። አላህ የዚህ ቻይና ባለቤቱ ነውና እና መለስ ብለን አላሁ ስብሓነሁ ወተዓላን ማወቅ ስለሚለው ስናይ፣ መን ሁወ ረቡከ አለዚ ኸለቀከ ወአመደከ ወአዐደከ ወረዘቀክ አላህ የፈጠረህ ሪዝቅን የለገሰልህ የምትጠቀምበትን ነገር ሁሉ ለመስራት እና የምትጎዳበትን ነገር ሁሉ ለመራቅ ያዘጋጀህ የሆነውንና ሲሳዩንም የለገሰልህ የሆነውን ጌታህን በምንድን ነው የምታውቀው ሲባል፣ ሱማ የፈጠረ ጌታ ነው፣ የተንከባከበ ጌታ ነው። እኔም ብቻ ሳይሆን ዓለማትን ሁሉ የሚንከባከብ የሆነ ጌታ። አተርቢየቱ ሂየ ዒባረቱን ዐን ሪዓየቲ አለቲ የኩኑ ቢሃ ተቅዊሙ ልሙረባ፣ የሚንከባከቡትን አካል ቀጥተኛና የተስተካከለ ሰው ይሆን ዘንድ ሙሉ የሆነ ቁጥጥር ማድረግ ተርቢያ ይባላል። ስለዚህ ለምሳሌ ጥሩ እንክብካቤ፣ ጥሩ ቁጥጥር፣ ጥሩ አትኩረት የተሰጠው ልጅ በእውቀቱም በጸባዩም በሁለ ነገሩ የተስተካከለ እንደሚሆነው ሁሉ እኔንም ደግሞ አላሁ ስብሓነ ወተዓላ በኒዕማው የተንከባከበኝ የተቆጣጠረኝና ሙሉ አካል ኑሮኝ ሙሉ አቅል ኑሮኝ ሙሉ እንቅስቃሴ ማድረግ እንድችልና ሙሉ እውቀት እንዲኖረኝ ያደረገ ጌታ ነው በሚል ትመልሳለህ ይላሉ። ويشعر كلام المؤلف رحمه الله أن الرب مأخوذ من التربية، رب من لو قال تربية كم لو يتوسدن أو يم لون يسرد الزجاج النجاجر، لأنه قال الذي رباني وربى جميع العالمين بنعمه سلمانتهم، فكل العالمين قد ربهم الله بنعمه وأعدهم لما خلقوا له. አጠቃላይ አላይ ፍጡራት ሁሉ አላህ ነው የሚንከባከባቸው፣ ለተፈጠሩለትም ነገር ያዘጋጃቸው እሱ ነው። ወአመደሁም ቢሪዝቅህ ሲሳዩንም የለገሰላቸው እሱ ነው አላሁ ስብሓነሁ ወተዓላ። ለዚህ ምን ይላል አላሁ ስብሓነሁ ወተዓላ ፊ ሙሓወረት ሙሳ ወፊርዓውን፣ ሙሳንና የፊርዓውንን ውይይት አስመልክቶ ሲገልጽ ምን ይላል? ፈመን ረቡኩማ ያ ሙሳ፣ ፊርዓውን ነቢዩላህ ሙሳን አንተንና ወንድምህን ሃሩንን ማን ነው የሚንከባከባችሁ ጌታችሁ ሲላቸው፣ ቃል ነቢዩላህ ሙሳ ምን አሉ? ረቡና ለዚ አዕጣ ኩለ ሸይእን ኸልቀሁ ሱመ ሃዳ፣ እኛ ጌታማ ያ ሁሉንም ነገር ፍጥሬታውን የሰጠና ለፈጠረበትም ዓላማ የመራ ነው አሉት። ፈኩሉ አሐድ ምን አልዓለሚን፣ ከዓለማት ፍጡራት እያንዳንዱ ቀድ ረባሁ ላሁ ዐዘ ወጀለ ቢኒዓሚህ፣ አላህ በጸጋው በእርግጥ ተንከባክቦታል። ወኒዓሙ ላሂ ዐዘ ወጀለ ዐላ ዒባዲሂ ከፊራ፣ የአላሁ ስብሓነሁ ወተዓላ በባሮቹ ላይ የሚውለው ውለታው ብዙ ነው። ላ ዩምኪኑ ሐስሩሃ፣ መገደብ ጭራሽ አይመችም። እዚህም አላሁ ስብሓነሁ ወተዓላ ምን ይላል? ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ፣ አላህ በእናንተ ላይ የሚውለውን ውለታና ጸጋውን ብትቆጣጥሩት ብትቆጥሩት ምንም ልታዳርሱት አትችሉም ይላል። ፈላሁ ሁወ አለዚ ኸለቀከ ወአዐደከ ወአመደከ ወረዘቀክ፣ አላሁ ስብሓነ ወተዓላ የፈጠረህ ያዘጋጀህና ሲሳይን የለገሰልህ እንደዚሁም እድሜን የለገሰህ እሱ ነው። ፈሁወ ወሕደሁ ልሙስተሒቁ ልልዒባዳ፣ እሱ ነው በብቸኝነት ሊመለክ የሚገባው። ከሱ ውጭ ሌላ ማንም መመለክ ያለበት አካል የለም። አይ ወሁወ አለዚ አዕቡዱሁ ወአተዘለሉ ለሁ ኹዱዐን ወመሐበተን ወተዕዚማ፣ እሱ ነው ልገዛው ልዋረድለት ዝቅ ልልለት የሚገባው ጌታ ከመውደድና ከማክበሬ የተነሳ ማለት ነው። ይህንን ሁሉ ያዘዘኝን እሰራለሁ የከለከለኝን እከለከላለሁ፣ ስለዚህ ጌታ የእሱ ነው በማለት ልናውቅ ይገባናል ማለት ነው። ለማንም ሰው ልገዛው የሚገባው አንድም የለም። አላህ ምን ብሏል? ወማ አርሰልና ምን ቀብሊከ ምን ረሱል፣ ከአንተ በፊት አንድንም መልእክተኛ አላክንም። ኢላ ኑሒ ኢለይህ፣ ወደሱ መልእክት ያስተላለፍን ብንሆን እንጂ። አነሁ ላ ኢላሀ ኢላ አነ ፈዕቡዱን፣ ነገሩ ከኔ በስተቀር አንድም በእውነት የሚመለክና ሊያመልኩት የሚገባ አካል የለምና እኔም በብቸኝነት ተገዙኝ የሚል መልእክት ለእያንዳንዱ ነቢይ አስተላልፏል ማለት ነው። ስለዚህ ማንኛውም የነቢያት ተከታይ አላህም በብቸኝነት መገዛት እንዳለበትና በአላህ ምንንም ማጋራት እንደሌለበት ነው የሚገልጸው ማለት ነው። አላሁ ስብሓነ ወተዓላ የሰዎችን ሁኔታ ሲገልጽ ምን ይላል? ወማ ኡሚሩ ኢላ ሊያዕቡዱ ላህ፣ አላሁ ስብሓነ ወተዓላን በብቸኝነት ሊገዙ እንጂ ማንኛውም ፍጡር አልታዘዘም። ሙክሊሲነ ለሁ ዲን፣ ጥርት አድርገው አምልኮትን በአጠቃላይ ለሱ ብቻ አድርገው። ሑነፋአ ወደ ከባጢል ወደ ሐቅ ያደሉና የተዘነበሉ ሆነው ወይንም በሐቅ ላይ ቀጥ ያሉ ሆነው ወዩቂሙ ሶላተ ወዩእቱ ዘካት ሶላታቸውን ቀጥ አድርገው ሊፈጽሙና ዘካታቸውንም ሊያወጡ እንጂ አልታዘዙም። ወዛሊከ ዲኑ ልቀይማ ትክክለኛና ቀጥተኛው ዲን ሃይማኖት ማለት ይህ ነው በማለት አላህ ይገልጻል ማለት ነው። ስለዚህ ሙአሊፉ አላሁ ስብሓነ ወተዓላ ተንከባካቢ፣ ለአጠቃላይ ፍጡር ሁሉ ተንከባካቢ ለመሆኑ ምንን ማስረጃ ያቀረቡ? አልሐምዱሊላህ ረቢል ዓለሚን ለዓለማቱ ጌታ ለአላህ ምስጋና ይገባው በሚል ረቢል ዓለሚን የዓለማት ተንከባካቢ በሚል ይህንን ደሊል አድርገዋል ማለት ነው። ያዕኒ ልወስፍ ቢልከማል ወልጀላል ወልዐዘመቲ ሊላህ ተዓላ ዋሕደ በሙሉነት በልቅና በክብር ሊገለጽ የሚገባው አላሁ ስብሓነ ወተዓላ ብቻ ነው በሚል ማለት ነው። ረቢ ልዓለሚን የሚለው ሙረቢህም ቢኒዓሚ ወኻሊቅህም ወማሊክህም በጸጋ የሚንከባከባቸው ፈጣሪያቸውና ተቆጣጣሪያቸው ነገራታቸውን ሁሉ የሚያከናውንላቸው እሱ ነው ማለት ነው። ከማሻአ አዘ ወጀል እሱ እንደፈለገ ነው አላህ ስብሓነ ወተዓላ ነገራቶችን ሁሉ የሚያቀነባብራቸው እና ወኩሉ ማ ሲወላሂ ዓለሙን ከአላህ ውጭ ያለው ሁሉም ዓለም ይባላል። ዓለም ብሎ ማለት ዓላመት ማለት ነው። ለምን? ለፈጣሪው ምልክት ነውና። ይሄ ፍጡር ፈጣሪ ያለው ብለን ምልክት እንዲሆነን ይሆነን ዘንድ አላሁ ስብሓነ ወተዓላ ፍጡራትን ዓለም ብሎ ጠራቸው ማለት ነው። ወአነ ዋሒዱ ምን ዛሊከ ልዓለም ከዛ ከዓለም አንዱ እኔ ነኝ። ዓለም ማለት ፍጡር ከሆነ እኔም አንዱ ፍጡር ነኝና ማለት ነው። ስለዚህ ፈኢዛ ቂለ ለከ ቢማ ዓረፍተ ረበክ የፈጠረህን ጌታ በምን አወቅከው ተብሎ በተጠየቅክ ጊዜ እኔማ አላሁ ስብሓነ ወተዓላን ያወቅኩት ቢአያትህ ልከውንየቲ ወአያትህ ሸርዕያ ዓለማዊ በሆኑ ምልክቶችና እንደዚሁም ደግሞ ሸሪዓዊ በሆኑ የቁርአንና የሐዲስ አንቀጾች ነው። ወመክሉቃትህ በፈጠራቸው ፍጡራቶችም እንደዚሁ ወሚን አያትህ ለይሉ ወነሃሩ ወሸምሱ ወልቀመር ዓለማዊ የሆኑት ተአምራቶቹና ምልክቶቹ ምንድናቸው ብትል ሌትና ቀን መፈራረቃቸው፣ አንዱ ብርሃናማ አንዱ ጨለማማ፣ አንዱ ማረፊያ አንዱ መንቀሳቀሻ መሆኑ፣ እንደዚሁም ፀሐይና ጨረቃ፣ እንደዚሁም በቃ የመሳሰሉ ተአምራቶች እነዚህ ናቸው አያት ተአምር ተብለው የሚገለጹት ማለት ነው። ወሚን መክሉቃትህ ሰማዋቱ ሰብዑ ወልአረዱነ ሰብዑ ወመን ፊህነ ወማ በይነሁማ ሰባቱ ሰማያትና ሰባቱ ምድር በሰባቱ ሰማያትና በሰባቱ ምድር መካከል ያለው ፍጡራት አላሁ ስብሓነ ወተዓላ የፈጠራቸው ናቸው። ስለዚህ እነዚህ የአላሁ ስብሓነ ወተዓላ ፍጡራቶች በመሆናቸው ፈጣሪያቸው አላህ መሆኑን አውቃለሁ በሚል ልትመልስ ይገባል ማለት ነው። ለዚህም ማስረጃው የአላሁ ስብሓነ ወተዓላ ቃል ነው። ወሚን አያትህ ለይሉ ወነሃሩ ወሸምሱ ወልቀመሩ ላ ተስጁዱ ልሸምሲ ወላ ልልቀመሪ ወስጁዱ ልላህ ለዚ ኸለቀሁን ኢንኩንቱም እያሁ ተዕቡዱን ለአላህ አላሁ ስብሓነ ወተዓላ ለመኖሩ የዓለማት ፈጣሪ የዓለማት አምላክ ለመሆኑ ምልክቱ አለይሉ ወነሃር ሌሊትና ቀን ነው፣ እንዲሁም ፀሐይና ጨረቃ ነው። ስለዚህ ለአላህ እንጂ ለፀሐይም ሆነ ለጨረቃ አትስጀዱ። ተሰገዳችሁ ለአላህ ስብሓነ ወተዓላ እነሱን የፈጠረ ለሆነው ጌታ ስገዱ እሱን የምትገዙ ከሆናችሁ ይላል። እንደዚሁም አላሁ ስብሓነ ወተዓላ ኢነ ረበኩሙላህ እናንተ ጌታችሁ አላህ ነው። አለዚ ኸለቀ ሰማዋት ወልአርድ ፊ ሲተቲ አያም ያ ሰማያትንና ምድርን በስድስት ቀናት ቀድር የፈጠረ የሆነ ጌታ ነው። ከዛም ከአርሽ በላይ ከፍ አለ። ሌቱም በቀን ይሸፍናል፣ ቀኑም ሌሊቱን ይሸፍነዋል። ሁሉም አንዱ አንዱን በፍጥነት የሚፈልገው ሲሆን የጥሉብሁ ሀሲታ ይላል። ወሸምሰ ወልቀመረ ወኑጁመ ሙሰኸራትን ቢአምሪህ ፀሐይና ጨረቃን ከዋክብትንም በሱ ትእዛዝ የተገሩ ሲሆኑ የፈጠራቸው እሱ ነው። አላ አዋጅንቁ ለሁ ልኸልቁ ወልአምር መፍጠርም ሆነ ማዘዝና መከልከል ለሱ ነው። ተባረከላሁ ረቡ ልዓለሚን የዓለማት ጌታ የሆነው አላሁ ስብሓነ ወተዓላ ተነዘሀ አን ኩል ዓይቢን ወነቅስ ከማንኛውም ጉድለትና ነውር ጸዳ በማለት ይገልጻል ማለት ነው። ነቢዩን ዓለይሂ ሰላቱ ወሰላም ማወቅ በሚል ጀምረን ስናበቃ እንደገና አላሁ ስብሓነ ወተዓላን ማወቅ ወደሚለው ውስጥ የገባንበት ዓላማው ለማስታወስ ቀድር ነው። አላሁ ስብሓነ ወተዓላን በሚገባ በምልክቶች አውቀን እነዚህን ሌትና ቀንን እንዲፈራረቅ የሚያደርግ እንደዚሁም ደግሞ ፀሐይና ጨረቃን፣ ከዋክብትን የመሳሰሉትን ግዙፍና ታላላቅ የሆኑ ፍጡራቶችን፣ ሰማያትና ምድርን፣ እንደዚሁም በሰማያትና በምድር መካከል ያሉትን ፍጡራቶች የፈጠረው እሱ ከሆነ እሱ ብቻ እንጂ ማንም ሊመለክ እንደማይገባው ለማስታወስና እንደዚሁም ደግሞ ለማስገንዘብ ቀድር ነው ማለት ነው። ኢንሻአላህ በቀጣዩ ደርሳችን ቀጥታ ነቢዩ ዓለይሂ ሰላቱ ወሰላም ማን ናቸው የሚለውን ዘርዘር ባለመልኩ የምንማርበት ደርስ ይሆናል ማለት ነው። ለዛሬው ሰዓት ስለደረሰ እዚ ላይ ያቆማለሁ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።